الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. الحديث التاسع عشر عن أبي العباس عبد الله بن العباس رضي الله عنهما قال: كنت خلف النبي صلى الله عليه وسلم يوما فقال: يا غلام، إني أعلمك كلمات، احفظ الله يحفظك، احفظ الله تجده تجاهك، إذا سألت فاسأل الله، وإذا استعنت فاستعن بالله، واعلم أن الأمة لو اجتمعت على أن ينفعوك بشيء لم ينفعوك بشيء، لم ينفعوك إلا بشيء قد كتبه الله لك، وإن اجتمعوا على أن يضروك بشيء لم يضروك إلا بشيء، لم يضروك إلا بشيء قد كتبه الله عليك. رفعت الأقلام وجفت الصحف. رواه الترمذي وقال: حديث حسن صحيح. وفي رواية غير الترمذي: احفظ الله تجده أمامك، تعرف إلى الله في الرخاء يعرفك في الشدة، واعلم أن ما أخطأك لم يكن ليصيبك، وما أصابك لم يكن ليخطئك، واعلم أن النصر مع الصبر، وأن الفرج مع الكرب، وأن مع العسر يسرا. الحديث التاسع الحديث العشرون عن أبي مسعود عقبة بن عمرو الأنصاري البدري رضي الله عنه قال: قال رسول الله صلى الله عليه وسلم: إن مما أدرك الناس من كلام النبوة الأولى إذا لم تستحي فاصنع ما شئت. رواه البخاري. معاك فري. السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته يا جماعة الخير. من ضمن الدرجة እንደምን አላችሁ? እንደምን አመሻችሁ? ወንድሞቼ እና እህቶቼ ሰላም ናችሁ? አልሐምዱሊላህ ደህና ነኝ። ኢንሻአላህ እንግዲህ ኪታቡን እንቅራ። ኪታቡ ያላችሁ ሰዎች ኪታቡን ክፈቱ፣ ኪታቡ የሌላችሁ ደግሞ ትምህርቱን አድመጡ። ሰማ ልሙአይነ 99 الأربعون النووية 40 حديث ነው። فاتحة عمر. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم. الحديث التاسع عشر أسرازة من يا حديث عن أبي العباس عبد الله بن عباس رضي الله عنهما قال كأبي العباس عبد الله بن عباس رضي الله عنهما عند تلالفون لهذا كنت خلف النبي صلى الله عليه وسلم يوما قال الله ملك تنياه على عندك أن نبركني فقال السات يوم من الزهالون يا غلام أنت لجهوي إني أعلمك كلمات أنيك على توجنا استمرها الله احفظ الله يحفظك الله أنت بكو الصم تبك هذا احفظ الله تجده تجاهك الله أنت بكو فتلة تغني والله إذا سألت فاسأل الله بطيك جزي الله أنت يك وإذا استعنت فاستعن بالله እርዳታን ወይም እገዛን በፈለክ ጊዜ በአላህ ታገዝ واعلم أوك أن الأمة لو اجتمعت هزوج بالسواسبوم على أن ينفعوك بشيء وأن لا تنقر أن تلتكمو بالسواسبوم لم ينفعوك إلا بشيء وأن لا تنقر لتكمو هيتلوم إلا بشيء قد كتبه الله لك أنت لسعف له الله لأنت لسعف له كالهون بستكار وإن اجتمعوا على أن يضروك بشيء فأنتش نقر لا أنت لما قدرت بالسواسبو لم يضروك إلا بشيء قد كتبه الله عليك الله فأنت لا يسعفوك الهون بستكار لقودوا هيتلوم رفعت الأقلام بأرشم تنسو وجفة الصحف يمسحف بسرشم دركو رواه الترمذي وقال حديث حسن صحيح وفي رواية غير الترمذي كترمذي وجيب ليلة زقبا دمون بتلالفو بتجماري احفظ الله تجده أمامك الله أن تبقوا في تلفتك تاغيني والله تعرف إلى الله في الرخاء اللهم بدلوك كزي تواوكو يعرفك في الشدة بشكدر كزي يوكهل واعلم أوك أن ما أخطأك لم يكن ليصيبك أنت يساته نقر ليقنيه ندال نبرا أوك وما أصابك يقنيه نقر دمو لم يكن ليخطئك نسته ندال نبرا أوك واعلم أوك أن النصر مع الصبر دلك تقستقرام هنا وأن الفرج مع الكرب نفتهيك تنكقر مهنون وأن مع العسر يسرى نكشوتك تنكقر مهنون أكبر مالت نبيات عليه الصلاة والسلام إن تلك وكرنا حديث لا عبد الله بن عباس لا قوتا تشوليج مكروت مالتنا حديثه بطام صفي ملئك تيالونو إن شاء الله عبران كذي حديث دارا قويتا النادر قالوين مالفون عن أبي العباس إله يعباس أباتي هنو عبد الله إذن عباس يعباس لجمي هنو عبد الله ضباط اسم لجن عباس خلو يسيما يراس اسم عبد الله هنو የነብያችን አለይሂ ሰላቱ ወሰለም አጎት አባስ ማለት ነው የሳቸው ልጅ የሆነው አብዱላህ ማን ይባላል አብዱላህ ኢብኑ አባስ ይባላል ረዲየላሁ ዐንሁማ አላህ መልካም ስራውን ይደግለት ነብያችን አለይሂ ሰላቱ ወሰለም ዱዓ ያደረጉለት اللهم فقهه في الدين وعلمه التأويل الله يديننا كنزابي يديننا وقت لدسو የቁርአንን ተፍሲር የቁርአንን ተነታኔ ደግሞ አሳውቀው ብለው ዱዓ ያደረጉለት ታላቅ ሰሃባ ነው በቅዱስ ቁርአን በኩል ተፍሲሩን በማወቅ እሱን የሚመስል ሰው የለም እንደ አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ቁርአንን የተረዳ ሰው የለም ነው የሚባለው እና ያም የዱዓ ውጤት ነው ገና ህፃን ነው እሳቸው እንኳን ሲሞቱ እድሜው 15 አመት አካባቢ ነበር ገና በልጅነቱ ዱዓ የተደረገለት هذا عبد الله بن عباس رضي الله عنهما by the way رضي الله عنه رضي الله عنهما رضي الله عنهم الذين يسوسكوا لجنة توقع الله شو هذا وندمنا هتوج رضي الله عنه عن بسيهنو عنهم يبالو ሁለተኛ رضي الله عنهما يمبالو ደግሞ ሁለት ሲሆኑ ነው ወይዘር አባትና ልጅ ኦር ሌላም ቢሆኑ ሁለት ከሆኑ ነው ከዛ በላይ ሲሆን رضي الله عنهم يبالو ነገር ግን ለሰሃባ ማለት ነው ይሄንን የምንጠቀመው አባትም ልጅም ሰሃባ ሆነው ሲገኙ ነው አባትም لجم صحابه هنو سيغنيو رضي الله عنهما يبارا اباتيو مشركي هوننا لجيو صحابه قال هنا رضي الله عنهما يبارا ان عبد الله بن عباس رضي الله عنهما قال اندزي هذا سيناجر كنت ندبر كنياله خلف النبي صلى الله عليه وسلم كنبياتن عليه الصلاة والسلام ولا ندبر كن يوما عند كناله يهون كن كالله ملك تنيا ولا هني إيالي بمن دنو ولا نيهون ولملو ولا تترغو من يملاك تال عندنيا በእንስሳ ላይ ሆነው አብረው እየተጓዙ ከሆነ ከኋላ በኩል ተፈናጥቶ ማለት ነው። በገመድም ይሁን በአህያ ወይም በፈረስ ከሆነ ከኋላ በኩል ተፈናጥቶ አብሯቸው ይጓዝ ነበር ማለት ነው። ካልሆነ ደግሞ በእግር ጉዞ ላይ ከሆነም እንደዚሁ በእግር ሲጓዙ ከኋላቸው ነበር ቆኛል። ሁለቱንም ትርጉም ሊሰጥ ይችላል ማለት ነው። እናም كنت خلف النبي صلى الله عليه وسلم قال الله نبيه على نبرك يوما عندك فقال كزم علني الساجو يا غلام علني أنت لجهويا دنا صغير هزاني يا نبرنا أجميو أنت لجهوي إني أعلمك كلمات إني أنا أعلمك أستمر هبلو አሳውቀሃለሁ የማታውቃቸው የሆኑትን ማለት ነው። አዳዲስ ነገሮችን እነግራሃለሁ አሳውቀሃለሁ ከሊማቲን ቃላቶችን አለ። አንድ ሲሆን ምንድነው የሚባለው? አንድ ሲሆን ከሊማ ይባላል። ከሊማ ወርድ ቃል ማለት ነው። ወርድ ይባላል። ከአንድ በላይ ሲሆን ደግሞ ከላም ይባላል። ከሊማት ቃላቶች እና እኔ ብዙ ቃላቶችን እነግራለሁ አሳውቀሃለሁ ምንድናቸው ከተባለ ከነዚህ ነብያችን ሰለላሁ ዐለይሂ ወሰለም ከነገሩት ነገሮች ውስጥ ያው ይሄንን ቃል ራሱ መጠቀማቸው አትኩሮትን መሳቢያ ነው። ያ جماعه ይሆን አራት ነገር ለነግራችሁ ነው ስል ጆሮአችን ሁላችሁም ተሰጥኛላችሁ ምንድነው ተላላችሁ? መጀመሪያ ንግግሩን ከመጀመሪያ በፊት ሁለት ነገር ሶስት ነገር ብዬ ብጀምር ለመቁጠር ተዘጋጃላችሁ። እሳቸውም ብዙ ቃላቶችን ላስተምረህ ነው አሉት። ከዛ ሲጀምሩ አንደኛ ምን አሉት? ኢህፈዝላህ ይህፈዝከ አሉት። ይሄ አንደኛው ኃይለ ቃል ነው። አንድ ራሱን የቻለ አራት ነገር ነው። ኢህፈዝላህ አላህን ጠብቅ። አላህን ከጠበቅከው ያህፈብከ አንተንም ይጠብቅሃል። እንዴት ነው አላህን መጠበቅ ወደሚለው ስንሄድ ህጉን በማክበር ማለት ነው። የደነገገልህን ሸሪዓ እየተከተልክ አድርግ ብሎ ያዘዘህን ነገር እየታዘዝክ አታድርግ ብሎ የከለከለህን ነገር እየራክ በአላህ ዲን ላይ ከተመራህ አላህን ጠብቀሃል። አላህን ጠብቅ ማለት ህጉን አክብር ማለት ነው። እንተንሱሩላህ የንሱርኩም ኢላል ሱራቱ ሙሐመድ ላይ አላህን ብትረዱ ይረዳችኋል አለ። ጌታችንን መርዳት ምንድነው ሲባል ዲኑን መነሰር ዲኑን መጠበቅ እንትሻር እንዲያደርግ እንዲስፋፋ ማስተማር ማለት ነው። ኢህፈዝላህ አላህን ጠብቀው ማለት ትእዛዙን ማለት ነው። ከሱ ዘንድ የመጣልህን በማክበር አድርግ ብሎ ያዘዘህን ነገር ከታዘዝክ የከለከለህን ነገር ከራክ የአላህን የሸሪዓ ህግጋቶች ካከበርክ አላህን ጠብቅ። የዛኔስ ውጤቱ ምን ይሆናል? ነቲጃው ይህፈዝከ አንተን ይጠብቀሃል። በዲንህም በዱንያህም ማለት ነው። በዱንያህ ንብረትህን ቤተሰብህን ነፍስህም እንደዚሁ እንዳይጠፋ አደጋ ላይ እንዳይወድቅ ይጠብቀሃል። በዲንህም ደግሞ እንደዚሁ ወደ መልካም ነገሮች በመምራት ሂዳያን በመለገስ እስቲቃማን በመስጠት አላህ ይጠብቀሃል። በአኺራ ደግሞ ከሆነ የዛ ውጤቱ ምን ይሆናል? ታላቅ የሆነ አጅርን ይሸልምሃል ይሰጥሃል ማለት ነው። ኢህፈዝላህ ይህፈዝከ አላህን ጠብቀው እሱም ይጠብቀሃል። የአላህን ህግ ቅድሚያ ሰጥተህ ስታከብር ባዘዘህ ትእዛዝ ላይ ቀጥ ስትል የከለከለህን ነገር ስትርቅ አንተም እዚህ ዱንያ ላይ የምትፈልገውን ነገር ያሳካልሃል ከምትፈራው ነገር ይጠብቀሃል። በአኺራም ደግሞ ልዩ ሽልማትን ይሰጥሃል አለች። ይሄ አንደኛው ቃል ነበር። ሁለተኛውስ ምን አገልግሎት? احفظِ اللهَ تجده تجاهك ደሞ ሁለተኛ አሁንም احفظِ اللهَ اللهን ጠብቅ ያዘዘህን ታዘዝ የከለከለህን ተከልከል ህግጋቱን አክብር ይህንን ካደረክ تجده ታገኛለህ تجاهك ፊት ለፊትህ ደሞ ታገኛለህ ጌታህን ፊት ለፊቱ ታገኛለህ ማለት ምን ማለት ነው በሚያስፈልግህ ማንኛውም ኸይር ነገር ላይ አጋዥህ ሲሆን ወደዛ ነገር ሲያመላክትህና ሲመራ ከመጥፈራቸው መጥፎ ነገሮች ሁሉ ሲጠብቅህና ሲከላከልልህ አላህን ታገኛለህ የሱ ጥበቃ አይለይህም ሁሌም ከፊትህ በመሆን መሪህ ይሆናል ማለት ነው ይሄ ሁሉ አሁንም ከመጀመሪያው ጋር ተያይዞ የአላህን ህግ በማክበርና በመጠበቅ የሚገኝ ፍሬናው አላህን ጠብቀው ፊት ለፊትህ ታገኛለህና አስላሉ ሶስተኛስ اذا سالت فاسال الله اذا سالت በጠየቅ ጊዜ በተማጸንክ ጊዜ የሆነ ነገር ቸግሮ መጠየቅን በፈለክና በጠየቅክ ጊዜ فاسال الله اللهን ብቻ ጠይቅ ሌላ አትጠይቅ ማለት አላህን ብቻ ጠይቅ ለምን አላህ ማለት ለምትጠይቀው ሁሉ ምላሽ ያለው ጌታ ነው ራሱ እንደገለጸው በሱረቱ ኢብራሂም ላይ ቁጥር 34 አካባቢ ወአታኩም ሚን ኩሊ ማ ሰአልቱሙህ ብሏል አላህ ማለት ከጠየቃችሁት ሁሉ የሚሰጣችሁ ጌታ ነው ሱረቱ الرحማን ወደ ቁጥር 29ም ላይ يساله من في السماوات والارض فسمعتنا بمذر ያለው ሁሉ የሚጠይቁትና የሚማጸኑት እሱን ብቻ ነው كل يوم هو في شأن سجن በየቀናቱ ሁሉ ስራ ላይ ያለ አምላክ ነው ይላል ስለዚህም በምትማጸንበት በምትለምንበትና በምትጠይቅበት ጊዜ فاسأل الله اللهን ብቻ ጠይቅ ዋናው ተወኩልህ የፈለከውን ነገር ያሳካልኛል ብለህ ተስፋ የምታደርግበት ጌታ አላህ ይሁን ማለት ነው። ሰበብያውን አታድርስ ማለት አይደለም። ዱንያ ላይ ያሉ አካላቶችን ብትጠይቃቸው ተስፋህ ግን ሊሆን የሚገባው አላህ ነው። እነሱ ላይ ተስፋ ጥለህ ከሆነ ተውሂድህ አልተሟላም። ተወኩልህ ጉድለት አለው ማለት ነው። አሜሪካ ላይ ያለው ወንድሜ ላይ ተስፋ አለኝ የምፈልገው ነገር ሁሉ ያሟላልኛል ብለ ተስፋህን በሱ ላይ ከጣልክ ይሄ የተወኩል የተውሂድ ጉድለት ይባላል አሜሪካ ያለው ወንድምህ ማን በሰጠው ሲሳይ ነው የሚኖረው አንተን እንኳን ሊችል ይቅርና ራሱንስ ይችላል ወይ ራሱንስ እንዲችል ያደረገው በማን ሲሳይ ነው የሚኖረው በአላህ መሬት ነው የሚበላው የአላህን ሪስክ ነው ስለዚህ እሱ ራሱ ያለው በአላህ ለገሳስር ከሆነ አንተ ዋና ተወኩልህ ሊሆን የሚገባው አላህ ላይ ነው አላህ ካሳካልህ ከአሜሪካም በፊት በሌላ መንገድ ሊመጣልህ ይችላል ይሄንን ወንድምህ ደውለህ የሆነ ነገርን እርዳታ መጠየቀ እንደ ሰበብ አድርገህ ተመልከት አላህ ምናልባት ወንድሜን ሰበብ አድርጎ ያሳካልኛል ብለህ ዋና ተስፋህና ተወኩልህ አላህ ጋር ይሁን እንጂ እሱ ጋር መሆን የለበትም ተግባባን ወንድምህቶች አንድ ጓደኛ ነበረኝ አገር ቤት ከ10 አመት በፊት ከአሜሪካ እንደምናቀው ወንድማችን ወይ ጓደኛ ይደውልና አራት ቀን በኋላ ብር ልካለው 100 ዶላር 150 ዶላር ልካለው ሲል ጓደኛዬ ከዛሬ ጀምሮ መበደር ይጀምራል እንዴ ለምንድን ነው የምትበደረው ነገ ባትከፍልስ ስለዋለ ከአራት ቀን በኋላ ሊመጣ አይደለም እንዴ ለምን አወቅ ይሄ ሰው ሐሳቡን ቢቀይርስ አንደኛ ሁለተኛ ከአራት ቀን በኋላ ልካለው ብሎ በዚህ አራት ቀን ውስጥ የባሰ እንዳይልክ ራሱ ላይ ሌላ ወጪ ቢበዛበትስ ገንዘቡ ቢጠፋስ እንደገና ተልኮ ከባንክም ይሁን ከብላክ ማርኬት ሄደህ እንደተቀበልክ ሌባ ቢሰርቀህ ወይ ደሞ ዘራፊ ከጅህ ቢወስደውስ ምን ማረጋገጫ አለ? ልክ 100% ያንተ ኪስ ውስጥ እንደገባ አድርገህ እሱ ገና ደውሎ ለተናገረው መበደር መጀመር ምንድነው የሚባለው? ተወኩል ተመልከቱ እንግዲህ ግን አላህ ላይ ያን ያህል ተወኩል አለ ወይ ነው? እዚህ ቦታ ላይ የተፈለገው ይሄ ነው። በምትጠይቅ ጊዜ ፈስአልላህ አላህን ብቻ ጠይቅ ማለት ሙሉ ተወኩል እሱ ላይ ይሁን። ያንተን ችግሮች ማስወገድ የሚችል ፍላጎትህን ማሟላት የሚችለው አላህ ነው ፍጡር አይደለም። ዱንያ ላይ የከፈትካቸው ቢሮዎች ዱንያ ላይ የከፈትካቸው ሱቆች ሰበብ ሊሆኑ ይችላሉ። እነሱ ባይኖሩ ኖሮ አልኖርም ነበር ካልክ ችግር አለ ማለት ነው። ይሄን መክተብ ባልከፍቶ ኖሮ ይሄ ሁሉ ገንዘብ ከየት ይመጣ ነበር? ልጆችን እንዴት አሳድግ ነበር ካልክ የኢማን ድክመት አለ ማለት ነው። كيف عرفت بمناوك انت رزق بس وكل مهونن منالبات يزال يكفتك غزي اسكزاري ايهن يحل جنزب باتاغني نوروس من لتل نبر اطرف ما هونن بتقاراني ومكتب بمكفتين يكسركوت ليلا نجر بجمر تل نبر اندغنا اناوكم رزقاچن قدمو تصفوال مهون يالبت انيا دنيا لاي سببون ما دارس انجي اونتنيا توكلاچن تصفاچن مال لاي نو مهون يالبت ጌታችን አላህ ላይ ነው ሊሆንም ይገባው። ስለዚህም ከልብ አላህን ጠይቀው ሰበቡን እንዲያሟላ ደግሞ እንድታሟላ አቅሙ ያለውና የሚችል ሰው መጠየቅህ ችግር የለውም ነው። ግልጽ ነው። ዋናው መልእክቱ ኢዛ ሰአልተ ፈስአልላህ የሚለው ይሄ ነው። በምትጠይቅ ጊዜ አላህን ብቻ ጠይቅ። አራተኛ ወኢዛ ስተዓንተ እገዛን በፈለክ ጊዜ 19 ወኢዛ ስተዓንተ እገዛን በፈለክ ጊዜ ደግሞ ፈስተዒን ቢላህ በአላህ ታገዝ። በጌታ በአላህ ታገዝ። አሁንም እገዛንም ከጌታ ፈልግ። ልክ ለመናን ጌታህን ብቻ ለምን ተማጸን እንደተባለው እገዛም ላይ በጌታህ ይሁን። አላህ ካላገዘህ ማንንም ምንም ነው ምንም ሊያረግልህ አይችልም። ፋቲሃን ስንቀራ ሁሌ ምን እንላለን? ኢያከ ነዕቡዱ ወኢያከ ነስተዒን። ወኢያከ ማለት አይነ ኹሱከ ማለት ነው። አንተን ብቻ ነስተዒን እገዛን ጠይቃለን እንረዳለን። ስለዚህም ሰው መታገዝ ካለበት በጌታው ብቻ ይታገዝ። ለሰበብያው አሁንም ሰው መጠየቅ ትችላለህ። በትጠይቅም ፊማ ይቅዲሩ አለይህ ነው። በሚችለው ነገር ላይ የሰውን እገዛ ጠይቅ። ተስፋህ ግን አላህ ላይ መሆን አለበት። ችግር ላይ ገብተህ ከችግር ነፃ ሊያወጣህ የሚችለው አላህ እንጂ ሰው አይደለም። በሽታ ላይ ሆነህ ከበሽታህ ሊያድንህ የሚችለው አላህ እንጂ ሐኪም ወይም ያዘዘልህ መድኃኒት አይደለም። ዱርዬ አንተን ማለት ነው ቢያግትህ ከዛ ነፃ ሊያወጣህ የሚችለው አሁንም የደወልክላቸው ፖሊሶች ወይም ሌላ አካል ሳይሆን አላህ ነው። ትልቁ እገዛህ ከአላህ ይሁን። ያ ረቢ ጠብቀኝ፣ ከበሽታዬ አድነኝ፣ ከዚህ ችግር አውጣኝ ብለህ ምኑ ተስፋ አላህ ላይ ይሁን። ሌሎች ነገሮች በወቅቱ አቀማጫ ያሉ ባቀራበ ያሉ አካላቶችን ደግሞ ለርዳታ በትጠይቃቸው እንደ ሰበብ ያድርገህ ያዛቸው። ዋናው ተስፋ ጌታ ይሁንና ሌላው ነገር መዳረሻ ይሁን ነው። واذا استعنت متታገዝና መረዳት እንደፈለክ ጊዜ فاستعين بالله بالله ታገዝ ብለው በአራተኛ ደረጃ አስተማሩት። አምስተኛ ምናሉት واعلم አው ዶክተሩም መድኃኒቱም ሰበብ ነው። እሱም ሰበብ ከሆነ እኮ ነው ኸይረዲ ሰበብ መሆኑን ራሱ ምናውቀው ነቲጃው ላይ ነው ሪዛልቱ ላይ ነው። ሰምታይምስ የባሰ ከአቅም በላይ መድኃኒት አዞልህ ያለሙ ያው ሌላ ቦታ ወክቶ ሊገልህም ይችላል። ምን እናውቃለን? እንተና ጋር ሄጀ ስለታከምኩኝ ነው የባሰ የተቸገርኩት ምን የለም እንዴ ያለሙ ያው ገብቶ ሲጠጣ መሸና እዚህ በዛ በሰከረንቱ ወጋኝና እንደዚህ ሆንኩም ይላል አገር ቤት ትልቁ ተስፋችን አላህ ነው መሆን ያለበት እንጂ መዳኒት እንዴት ተስፋ ይሆናል አንዳንድ ጊዜ ደግሞ የሆነ እስቲ የግል ጥያቄ ጠይቁ እስቲ የታመማችሁት ጭንቅላታችሁ ላይ ነው ወይ ወገባችሁ ላይ ነው ወይ መቀመጫችሁ ላይ ነው ወይ እግራችሁ አካባቢ ነው የምትወጉት ወገባችሁ አካባቢ ትንሽ ዝቅ ብሎ መርፌ ትወጋላችሁ እሺ ወይ ባፋችሁ ደግሞ መዳኒቱን ከኔንም ይሁን ሽሮፕ ተወስዳላችሁ እዛ ቦታ ላይ ሄዶ ግን እንዴት ይሰራል ነው አሁን ጥያቄው ህመሙ ቦታ ላይ ሄዶ እንዴት ሊሰራ ቻለ ምን አገናኘው ነው ጥያቄው አይ ነጭ ደም ሴል የሚባል በሽታ ተከላካዮች አሉ ቀይ ደም ሴል ደግሞ የሚባል አለ በቀይ ደም ሴል አማካኝነት ለየቦታው ለየስፍራው ያዘጋጃሉ ይሏቸዋል ማን ነው እነሱን እንደዚህ ምድብ የሰጣቸው ማን ነው ይሄን ስራ ያደረገው ሲአይኤ ነው ወይስ ሞሳድ ነው እንደዚህ እንደዚህ ያደረገው ያውቃሉ ማለት ነው ነጭ ደም ሴልና ቀይ ደም ሴል እዚህ ቦታ ላይ አሁን ይሄን የውስጥ መስመር እንደዚህ ያዘጋጀው ማን ነው አሁን ጥያቄው በዚህ መልክ እንዲሄድ ያደረገው ማን ነው መጀመሪያ የዳርዊን ቲዮሪ ሊሆን አይችልም አምላካዊ ጥበብ ካልሆነ በስተቀር ብለድ ሰርኩሌሽን ራሱን ችሎ ሊንቀሳቀስ አይችልም እያንዳንዱ ሴል በአላህ ፍቃድ ነው የሚንቀሳቀሰው ስለዚህ አላህ ጋር ነው ተስፋ ማድረግ ያለብን ራሴን አምቦኝ የዋጥኩት ክኒን ወደ ሆዴ ገብቶ ተመልሶ እንደገና ወደ ራሴ ቦታ ሄዶ የታመመው ቦታ ላይ እንዲድን ለማድረግ የአላህ ፍቃድ ያስፈልገዋል ካልሆነ ክኒኑ ያውቃል እንል ነው አቅላለው ማለት ነው የት መሄድ እንዳለበት ገብቶታል አላ ኩል ሐል ይሄን ያመጣሁት ምንድን ነው ነገሮችን የሚወስነው አላህ ነው ሌላው ከዛ ውጭ ያለው ሰበብ ሊሆን ይችላል አንተ ሰበቡን ፈልግ ነው እሺ አምስተኛ ወዓለም እወቅ አሁንም እወቃለሁ ምን አንል ኡመተ ህዝቦች በጠቅላላ የዓለም ሰው ዛሬ ላይ ያለ 7 ቢሊዮን የሚጠጋ የዓለም ሰው በጠቅላላ ለውጅተማዓት ቢሰባሰቡ አሉ አሁን እዚህ ጋር ነው እዩ ድርሻቸው ከሰበብ ውጪ ምንም ነገር ማድረግ እንደማይችሉ ምስክሩ እዚህ ጋር ነው ቢሰባሰቡ የዓለም ህዝብ በጠቅላላ በምን ጉዳይ አላ ينفعوك አንተን በመጥቀም ላይ አንተን በመጥቀም ላይ ቢሰባሰቡ አቡ ሃይደርን መጥቀምና መርዳት አለብን ብለው የዓለም ሰዎች ሁሉ ተሰባሰቡ ተነጋገሩ ታዳስብስባቸውና ንግግራቸው ምን አመጣ ሲባል ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ አላ አንየንፈዑክ አንተን በመጥቀሙ ላይ ቢሰባሰቡ ቢሸይኢን በአንዳችም ነገር እንኳን ቢሆን ከፈለገ ሐሳብ ይሁን ከፈለገ ገንዘብ ይሁን እውቀትም ይሁን ጉልበትም ይሁን በማንኛውም በአንዳችም ነገር እንዳለ ቢሰባሰቡ ለም ينفعوا በፍጹም አይጠቅሙም አልጠቀሙም እነሱ እንደውም الا بشيء በአንዳች ነገር ካልሆነ በስተቀር አልጠቀሙም ሊጠቅሙም አልቻሉ አይችሉም በየትኛው ነገር ካልሆነ በስተቀር قد كتبه الله لك قد برغتن كتبه الله الله صفوت የነበረውን ለከ ላንተ ቀድሞ አላህ ጽፎልህ የነበረውን ነገር ቢሆን እንጂ በሌላ ሊጠቅሙ አይችሉም አላህ ያልጻፈልህ ቢሆን ኖሮ የዓለም ህዝብ መሰባሰቡ የሚያመጣው ለውጥ የለም በቃ መጀመሪያውም ተጽፎልህ የነበረ ቢሆን ነው ነው ገባችሁ ወንድምህቶች سبب ابو فردوس كوز اند افكت ميبال لا يدلم مكنياتنا وقت زاف سينكساقس تتملكت من دلنو افكت نو ادلم يا زاف منكساقسو زير از كيس بيهايند زاف تلال من دلنو بيبال اسوم ياو يالون نجر تغلصواله كذا جربا من نبره بيبال يانن اندينكساقس يادرغو ወደ ሰበቡት ይሄዳል ማለት ነው ተግባባን ስለዚህ ሁሉም የዓለም ህዝቦች ቢሰባሰቡ አንተን ለአንዳች ነገር ላይ ለመጥቀም ቢሰባሰቡ አላህ አስቀድሞ የጻፈልህን ካልሆነ በስተቀር ሊጠቅሙ አይችሉም። ቀድሞ ጽፎልህ ቢሆን ነው። በተቃራኒውስ ወኢን اجتمعوا ቢሰባሰቡ على ان يضروك ሊጎዱህ ደግሞ በተቃራኒው ማለት ነው። በተቃራኒው ሊጎዱህ ቢሰባሰቡ بشيءن በአንዳች ነገር አንተን ለመጉዳት ቢያስቡ لم يضروك بفتم ሊጎዱህ አይችሉም አይጎዱህም الا بشيءن በአንዳች ነገር ላይ ካልሆነ በቀር እሷስ ምንድነች قد كتبه الله عليك በርግጥም አላህ ጽፎት የነበረ عليك ባንተ ላይ ጽፎብህና ወሶብህ የነበረ ነገር ካልሆነ በስተቀር ሊጎዱህ አይችልም። በተቀሉ ከቀዳ ወልቀደር መውጣት አይችልም ማለት ነው። መጥቀምና መጉዳት ያንተ ተጠቃሚነት ያንተ ተጎጂነት ቀድሞ በጌታችን አላህ ዘንድ የተጻፈና የተወሰነ ካልሆነ በስተቀር ጌታችን ከጻፈውና ከወሰነ ውጪ የዓለም ሰው መሰባሰብ ባንተ ላይ የሚያመጣው ጥቅምም ሆነ ጉዳት የለም። አላህ ጽፎታል ብለን ነው እናምነው። እህታችን መርየም ታማለች ገንዘብ አዋተን እናሳክማት ብዬ እኔ 100 ዶላር እኔ 200 ዶላር አንቺ 50 ዶላር ይያልን ሰበሰበን አይደለም። ይሄ ገንዘብ ተሰብስቦ መርየምን መጥቀም የሚችለው አላህ አስቀድሞ የጻፈላት ሆኖ ሲገኝ ነው። አላህ ጽፎላት ባይሆን ኖሮ እዚህ ሩም ውስጥ የተሰባሰበው ገንዘብ በፍጹም መርየምን መጥቀም አይችልም። አሁን እዚህ ጋር ጭንቅላታችሁ ላይ ምን ጥያቄ እናሳባችኋል? መቼም ቀዳውል ቀድር ሲነሳ ጥያቄ እናሳና ታዲያ እንደዛ ከሆነ ለታመሙ ሰዎች ለምን ሳንቲም እናዋጣለን ትላላችሁ? ምናልባት ሳንቲሙ ተሰብስቦ ይጠቀሙበት አይጠቀሙበት ምናውቀው ነገር የለም። ይሄ ቀድሞውንም የኛ ስራ አይደለም እሱን አይደለም እኛ አሁንም ቢሆን ተመራመሩ የተባለው ሰበቡን ብቻ አዳርሱ ነው። ሰበቡ ግን ለታሰበለት አካል ይደርሳል ቀድሞ በተጻፈለት መልኩ ወይስ ላልተጻፈ አይደርስም? ይሄ غیب ነው ከኛ የራቀ ነገር ስለሆነ አናቀውማ እዚህ ላይ መግባት አንችልም። ሶ ሰበቡን ታዳርሳላችሁ ለእህታችን መርየም ብለን ሳንቲሙን አሰባስብን ላክን ተጠቀመችበት ዳነችበት ኦ አላህ ለካ መጀመሪያም ጽፎላት ነበር ነው ምንለው። ባይሆንና ገንዘቡ ቢጠፋ ወይ በአማናነት የተሰጠው አቡ ሀይደር ብሩን ይዞ ቢጠፋስ መጀመሪያም አላህ ለመርየም ብሎ አጻፈው ነበር ማለት አለቀ። ለመርየም ተብሎ የተጻፈውን አቡ ሀይደር ይዞት ሊሄድ ይችላል? ይዞት ሊጠፋ ይችላል? አይችልም። ከቀደወል ቀብራና መልጥማ እናንተ እንደንያችሁ አጅር ታገኛላችሁ። መርየምስ ስላል ተጻፈላት ገንዘቡ አልደረሳትም። እኔስ በኔ ብነቴ ደግሞ ጠየቃለሁ ማለት ነው። ከኛም ይተበቀው ምንድነው ከጌታችን ውሳኔ ሊወጣ የሚችል ነገር አለመኖሩን አምኖ መቀበል እንጂ ሰበቡን አለማዳረስ አይደለም። እኛ እንደ ሰበብ አድርገን የምንሰራው ሁሉ ውጤት ማምጣት ይችላል ወይስ አይችልም አያገባንም አይመለከተንም። ግዴታ ሰበቡን እስከሰራን ድረስ የዛን ነገር ነቲጃ ሪዛልቱንም አብረን መጠበቅ አለብን ማለት አይሆንም እንዴ? ምን ነው የቀረበ ምግብ ሁሉ ይበላል እንዴ? ያ ጀማዓ የቀረበ ምግብ ይበላል? ያኔ መሰለ ምግብ ሰርታለ ዱለት ልበላችሁ መቼም ከዱለት የበለጠ ምግብ የለምና ዱንያ ላይ ዱለቱ ተሰርቶለ ያኔ መሰለ ምግብ አጠገብህ ቀርቦ አንተ ማማረኝ ብለህ ማለት ነው እጄን ልታጠብ ትልና እጅ መታጠቢያ ቤት ስትገባ ተንሸራተ ወድቃ በዛው አክም ቤት ትሄዳለ አለቃ ላንተ የተዘጋጀውን ዱለት ማን ይበላዋል? ሌላው ሰው ይበላዋል። አክም ቤት ይዛችሁት ነው ልትል? አይ አይደለም። ሰበብ ለማዳረስ ከሆነ ይሄው አዳርሰሃላ። ሄደህም ልትታጠብ ደረስክ ግን ተንሸራተ ወደቅ ተጎዳ ሄድ ሆስፒታል ምግቡስ ምን ይደረግ? ሌላው ሰው በላው አንተስ ሆስፒታል ተኛ። ሰበብን አሟላህ ማለት ውጤቱ ተገኘ ማለት አይደለም። ባለቤትህ ወይ አንተን የጠራች አካል ምግቡን ሰርታዋለች በሷ በኩል ሰበቡን ጨረሰች አንተም ጥሪውን አክብረ ቤቱ ገብተሃል ተገኝተሃል ይሄ ሁሉ ሰበብ ነው። ነገር ግን ሰበቡ ተሟላ ማለት ሪዛልቱም አብሮ ይገኛል ማለት አይደለም። ጌታ ይጻፈልህን አጣቀም ለምንድን ነው ካልክ ከዚህ ጀርባ ደግሞ አንተ ማጣቀም ምስጢር ይኖራል። እንበልና ያቺ ሴት ጣላት ሆና መርዝ ከተጣበት ቢሆንስ ምግቡ ላይ አላህ ሊያትርፍህ ከፈለገስ አንተኮ ማጣቀው ነገር የለም ከዚህ ጀርባ። ግን እዛ ሆስፒታል ያለ ቢነገርህ ኖሮስ ወይ ከጎን ብሰማስ ወይኔ መርዝ ከተጨበት ልገለው እኮ ነበር ብላ ከጓዳ በኩል ሆና ወይ ከጓሮ ስታወራ በሰማት ኖሮስ አልሐምዱሊላህ ረቢ ለዚህ ነበር ሻወር ቤት ይጣልከኝ አልሐምዱሊላህ ተላላሁ መጀመሪያ ተቀማ እንደውም ምግቡ ለምን አመለጠ ልትል ትችላለህ። ስለዚህ ጌታችን ሁሉን አዋቂ ነው በእውቀቱና በጥበቡ ይወስናል። እኛ ግን ሁሉን አናቀም ፊልፊት የሚታየውን ሰበብ ብቻ ነው እናሟላው። ስለዚህም ከኛ ሰበቡን ማድረስ ነው ውጤቱን ከጌታችን መጠበቅ ነው። እግረ መንገድ ምን እናምናለን አላህ የጻፈው ካልሆነ በስተቀር ሊሳካ የሚችል የለም። ስንቶች መስጊድ እንደዳለን ብለው መስጊድም ሳይደርሱ በመሃል ይቀሩ የሉም መንገድ ላይ እንሰግዳለን ብለው የተሰገደባቸው የሉም እንዴ? ስለዚህ የሰው ልጅ ሰበቡን አሟላ ማለት ውጤቱ ተገኘ ማለት አይደለም። ገባችሁ ግን በሚሰጠው ምሳሌ እየተረዳችሁኝ ነው? አልሐምዱሊላህ እና ይሄንን ነው ግራ እንዳያጋባን የቀዳው ወልቀብር ጥያቄ ማለት ነው። ፌዴራል ይዟቸው ድምጻችን ይሰማ አላህ ነጻ ያውጣቸው ወንድሞቻችን እናቶች ጥሩ ምሳሌ ነው የምጠው እና ጥቅም ላይም እንደዚህ ነው ጉዳትም እንደዛው። የዓለም ሰው ተሰባስቦ አንተ ሊጎዳህ ቢፈልግ ጠላት ስንት ተንኮል ነው የሚያስበው ስንቴ ሊያጠፋን ሞክሮ ይሆናል። ግን በጌታችን ጥበብ ተርፈናል በእኛ ብልሃት አይደለም። ከፈለገ አላህ እርስ በርስ ያምታታቸዋል እርስ በርስ ያጋጫቸዋል በሌላ ነገር ቢዚ ያረጋቸውና እኛን ሊረሱን ይችላሉ ወይ ላንተ የታሰበውን አደጋ እዛው ሊያጨርሳቸው ይችላል ወይም ደግሞ አላህ ሌላ ፕሮግራም ያመጣብህና አንተን እንደ ሌላ ቦታ እንድትል ሊያደርግህ ይችላል። ጥበበኛ ነው አላህ። ስለዚህም የዓለም ህዝብ ቢሰባሰብ አንተን ሊጎዳ ባንተ ላይ አላህ ቀድሞ የጻፈብህ ካልሆነ በቀር የዓለም ህዝብ ስለተሰባሰበ በእነሱ በኩል ሰበቡ ስለተሟላ ብቻ ውጤቱ ተሳካ ማለት ነው አይደለም። እንደውም አንድ ሰሞን አገር ቤት ስለ ሼክ ኡሳማ ቢላደን ስንናገር አልነበር እንዴ? ወላሂ ይገርማል እንዴት እስከዛሬ ሊያገኙት አልቻሉም። ሁሌም ማወራ ነበር ቴክኖሎጂያቸው ጣራ ነክቶ እንዴት ነው እሱን ማግኘት ያቃታቸው ሁሌ እዚህ ደረጃ ድረስ እንዴት ሊደበቅባቸው ቻለ? አይ አላህ ካልጻፈበት እኮ ማን ይነካዋል ይላል አገር ቤት እንናገር ነበር። አሁን ምንድነው እዚህ ጋር መልእክቱ ከተባለ አላህ ካልወሰነብህ በስተቀር ማንም ምንም ሊያደርግህ አይችልም። ተከስቶ ሲያል ቀዳወል ቀደር ነው። ይሄንንም አዲስ በተሳሳተ መንገድ ታዳ በደንብ ተረዳውና መሃል አስፋልት ላይ ዘና ብለህ ቆምና ከዛ በኋላ እንደ በረረ መኪና ጠብቅ አላህ ካልጻፈብኝ አይገጨኝም ብለህ እንደዚህ አይደለም ሰበብ አለ አሁንም ብያለሁ። የሰበብህን ጥንቃቄህን ያዝ የግረኛህን መንገድ ይዘህ ሂድ ስትሻገር ዜብራ መንገድን ጠብቀ ተሻገር። ይሄ ካንተ ሰበብ ነው። ሰበቡስ ውጤት ሆኖ ተተርፋለህ ወይስ ትሞታለህ? እሱ የጌታህ ነው ጠባቂው አላህ ነው። አንተ ተጠንቀቅ እንደተባልከው ሰበብህን አሟላ። አላህ ከፈለገ መኪናው እንደውም ፍሬም ትቶ ፍሬም በጥሶ ወደ ሌላ መንገድ ገብቶ እዛ ላይ ርቀህ በጥግ በኩል ስትሄድ ነበር ከሆነ አንተ ሊገጭህ ይችላል ያስፋልቱን ትቶስ። አላህ ከጻፈብህ ካንተ የሚጠበቀው ሰበቡን አድርስ ነው። እንደዛ ነው ነገሩ። ስለዚህም አላህ አንተ ላይ የጻፈው ካልሆነ በቀር ሊደርስብህ አይችልም። ሩፊአቲል አቅላም ብዕሮች ተነሱ። ሩፊአት ተነሱ አላቅላም ብዕሮች በቃ አጠቃላይ ተጽፎ ተጠናቀቀ ማለት ነው። ሰማይ ምድር ከመፈጠሩ ከ50000 ዓመት በፊት ማለት ነው። ብዕሮቹ ተነሱ ወጀፈት ሱሑፍ ወጀፈት ደረቀች አስሑፍ የመጽሐፉ ገጾች የተጻፈባቸው ቀለሞቹ ራሱ ደረቁ። በቃ አንዴ ተወሰነ አይቀየርም ማለት ነው ደረቁ። ሰማይ ምድር ሳይፈጠር ከ50000 ዓመት በፊት ነብያችን አለይሂ ሰላቱ ሰላም በአንድ ሐዲስ ላይ እንዳስተማሩን إن الله قدر مقادير الخلائق قبل أن يخلق السماوات والأرض بخمسين ألف سنة. الله يفطرتات وساني يفطرتات اتافنتا سمعتنا مدرن كمفطرو كهمسا شي آمت بفيت وسنو صفوت الله ساي مدر ساي فطر كهمسا شي آمت بفيت هلو نقر تصفوت تناقوان የዛሬ ፓልቶክ መግባታችሁ እኔ ማይክ ጄ መናገሬ እናንተ ማዳመጣችሁ ከፊሎቻችሁ ሎቢ ላይ መጻፋችሁ ድሮም የተጻፈ ነው ከተጻፈው አትወጡም ነው እነ ሸሃቡ ፍርደውስ ምን ይላሉ በቃ አልጽፍም እስኪ አያታለሁ ምጽፍ ከሆነ ይላል ታዲያ እኮ አልጽፍም ብለ ዝም ማለትህም በዚህ ሰዓት ላይ እንዳትጽፍ ተጽፎብነው ትባላለህ የትም እንዳትሄድ እስከዚህ ትጽፋለህ እስከዚህ ደግሞ ዝም ትላለህ ነው الله اسقدمو سماي مدرن كمفطرو كهمسا شي عامت بفيت كلن نجر وسنو صفوتال كلنم تكبابان فري ويل يلم وي مصاف راسو عند فري ويل وتيت ادلم اندي سبيلينج مساساتهم تصفوال يلم ما يه النن انديت اند قرتكات ها አሁን የውዚጋ እንደ ተጻፈብህ ማስረጃ ላድርግልህ እኔ ነኝ እንዳትል ኤልን አይተህ ነው ዘለልካት እያየህ መቼም አልዘለልካትም አይ የጻፍኩ መስሎኝ ነው ትለኛለህ አይደል እዚጋ መሰለኝ ማስረጃ አይሆንማ በመሰለኝ ማስረጃ አይሆንም ሶ ማን ከለከለህ ኤልን ለመጻፍ ለሃለሁ ለምን ደብል ኢጻፍክ በመሃል ኤልን ለምን አትከፍትም ብለ መልትል ነው ኪቦርዱን ቢያለኝ እንዳላለህ ታቃለህ አውቀ ዘለልኩት አውቀ እንዳልዘለክ ታቃለ ረሳሁት ከሆነም ደግሞ የረሳሁ የሌለ መስሎህ ነው ወይስ ምን ስትባል ሌላ ምንም ምክንያት የለህም ሶ አንተ ፍሪ ዊል አለ የጻፍካቸው በነጻ ምርጫ በእጅህ ነው የጻፍካቸው ጌታህ ግን ይሄን ፍሪ ዊልህን ድሮም አውቆታል እንደገናስ ፍሪ ዊልህን ተጠቅመህ እንድትጽፈም ፈቅዶልሃል ስለፈቀደልህ አንተ ዛሬ ላይ መጣህ ምርጫህን ከመጠቀምህ በፊት ድሮ የሚያውቀህ የነበረው አላህ አንድ ላይ ወስኖ ጻፈልህ አቡ ፍርደውስ በራሱ ምርጫ እኔ ፍሪ ዊል የለኝም ወይ ብሎ ይጽፋል ብሎ ቀድሞ በወሰነልህ መልኩ ዛሬ ላይ መጣህና ጻፍክ አንተ ዛሬ በጽፍም የጌታው ዕውቀት ግን ትላንት የነበረ ነው ዕውቀቱ ይቀድማል አንተን ይቀድማል ማለት ነው ዕውቀቱ ዝናብ ቋንቋ ቢሰጠውና ተናገር ቢባል ማለት ነው ሜትሮሎጂዎች ነገ ይዘንባል ብለው ቢናገሩ ነገ ሲዘንብ ምን ነው እኛ ፍሪ ዊል የለንም እንዴ ይላሉ እንዴ ዝናቦች ምን ነው ስንላቸው አይ ትላንትና ተዘንባላችሁ ተብለን ነበር ቅድሚያ መጀመሪያ ለምን እኛ እስክን ዘንባል ተጠበቅንም ይባላል ላላ አጥኚዎች የናንተን ሁኔታ ሲያጠኑ ከምክንያቶች ተነስተው ነው የተነበዩት ቢባሉ አንተም እኮ ዛሬ በትጽፈም ጌታህ ደሞ ከሁሉ በፊት ቀድሞ ያውቀሃል ምርጫውን የሰጠህ እሱ ነው ጣቱን የፈጠረልህ ጌታ አላህ ነው እንድንቀሳቀስም የሚፈቅደው እሱ ነው በተሰጠህ ነፃ ምርጫ የምትነካቸው ኪቦርዶች ሁሉ ጌታህ ዘንድ ቀድሞ የታወቀ በመሆኑ ኦሬዲ ተጽፏል ተጽፏል ማለት ከጌታህ ዕውቀት ከሱ ሁሉን ቻይነት መውጣት አትችልም ማለት ነው እንጂ you have no free will ማለት አይደለም you have a free will ምርጫ እንዳለ ዲን ራሱ ባይኖርህ ይገባል በዚህ ምድር ላይ ሃይማኖት የሚባል ነገር ባይኖር የሰው ልጅ በተፈጠረ ፍሪ ዊል ያለው ፍጡር መሆኑን ራሱ መስካሪ ነው ከሁሉ በፊት ስለዚህም መጥፎና ጥሩ ድርጊቶችን በአእምሮ መመዘን ይችላል ሰው ሲገድል የሰው ልጅ ደስታ ይስማዋል የጥፋተኝነት ስሜት ህሊና ውስጥ አይስማው ይስማዋል አይደለ የጥፋተኝነት ስሜት የደስታ ስሜት የለም እሺ ሌላ ሰው ደግሞ በሱ ላይ እርምጃ ሲወስድበትስ የቁጣ ስሜት ይስማዋል ለምን እንደው ይሄን ስሜት የሚስማው ነው አሁን ጥያቄው ፍሪ ዊል የሌለው አካል እኮ አይቆጣም ፍሪ ዊል የሌለው ነፃ ምርጫ የሌለው አካል በሚወሰድበት እርምጃ ምን ያስቆጣዋል እንደዛማ ከሆነ ታዲያ አዋራ ሲገባብ ለምን አዋራውን አትቆጣው ንፋስ ያንቀሳቀሰው አዋራ መጥቶ አይነ ውስጥ ይገባና አይነህን ሲያደበዝዝብ ለምን አዋራውን አትቆጣው ስለማይሰማ ነው ወይም ደግሞ ምናልባት ንፋስ ያነሳው ድንጋይ ቁርጭምጭም መጥቶ ሲያደማ አንስታ አደበደበው ድንጋዩ አይ ምን ነፃ ምርጫ አለው ንፋስ ነው ያንቀሳቀሰው ትላለህ ስለዚህ ለሱ ግዜ እንደዛ ካልክ ሰውን መጥቶ አንተን ሲመታ ወሰን ሲያልፍብህ እንደዛው እየው ተባል ደስ አይልህም ምርጫውን የተጠቀመ ወሰን አላፊ መሆኑ ስለሚገባ ስሜትህ ራስህ እኮ ይነግራሃል ሽፍታ ባለበት መንደር ታራ ለምን አታልፈው ሰው ነፃ ምርጫ ከሌለው ለምን ሌላ ሰላማዊ መንገድ ትፈልጋለህ በዛ በኩል ብትሄድም መንገድ ነው ስትባል ኖ ኖ ቢወጉኝ ስትላለህ አሃ መውጋት ይችላሉ ማለት ነው ሽፍታዎች ናቸው ምርጫቸውን ተጠቅመው በአንተ ላይ አደጋ ማድረስ ይችላሉ ስለዚህ ስሜትህ ራስህ ይነግራሃል የሰው ልጅ ነፃ ፈቃድ እንዳለው እንዲነገረው ዲና ያስፈልገው ተፈጥሮ በራሱ ቋሚ ምስክር ነው ያለ ምርጫህ ደግሞ ተገደህ የምትሰራው ነገር እንዳለ አንተም ታውቃለህ አይደል በተለይ በሰውነት ውስጥ ያሉትን ነገሮች ቀደም አሁን ስታነሷቸው የነበሩት የደም ዝውውር እየተቆጣጠረ ነው እንደምን ሰራቸው የደም ዝውውሮች ሰውነታችን ውስጥ ያለው የልብ ምትኛን እንቆጣጠረዋለን እጅህን ወደ ደረት ዛሬ ታስጠጋና ወይ ጓደኛህ ጠጋ ያረጋውና ምን ነው ዛሬ የልብ ምትጨነረ ይላል ምን ትላለህ አንተ አስሞልቼ ነው ምትለው እንዴ እንደ ጎማ የልብ ምትለው ምንድን ነው የጨመረው ዛሬ ፈልግ ነው አትልም አንተ ምትቆጣጠረው አይደለም የደም ዝውውር የልብ ምት ወይ ሌላም ነገር ቢሆን ማለት ነው ካንተ ቁጥጥር ውጪ ናቸው ብታዛጋ ብታስነጥስ ፈልገህና ፈቅደህ ምታደርጋቸው ነገሮች አይደሉ አቡ ፍርደውስ ከኔ ጋር አብረህኝ እየተጓዝክ ተንሸራተ ወደክ ለምንከ አቡ ፍርደውስ ለትልቅ ሰው አይደለህም እንዴ ብለህ ምን ትላለህ this is my hobby ትለኛለህ ተንሸራተ መውደክ ሆቢ ነው ትለኛለህ አትልም እሺ በመርጫህም አልወደክም አይ ጭቃው ነው አንሸራቱ የጣለኝ አትረክጠውን ታዲያ ጭቃውን እንዴ ዝም ትለዋለህ ጭቃው ከሆነ እኔን ተወኝና አንተን ግን መረጠና አንሸራቱ የጣለህ ጭቃው የሰው ልጅ ከመርጫው ውጪ የሆነ ነገር አለ ማለት ነው በመርጫህም የምትሰራቸው ነገሮች እንዳሉ ያለ መርጫህም የምታደርጋቸው አሉ አላህ ደግሞ የቂያም ቀን ሚዛንን ያስቀመጠው በመንድን ነው ሲባል ባንተ ምርጫ ውስጥ ባሉት ናቸው እኔ ግን ስወስን አለ ለወህል መህፉዝ ላይ ግን ሳስቀምጥ በመርጫህ የምትሰራቸውንም ያለ ምርጫህ ተገደህ የምታደርጋቸውን ሁሉንም ቀድሜ ወስኛለሁ ለምን አንተ ምርጫ የለኝም ብለህ እንድታስብ ሳይሆን ካንተ ምርጫ በፊት እኔ ሁሉን አዋቂ መሆኔን እንድትረዳኝ ነው የኔ ዕውቀት ወሰን አልባ መሆኑን አውቀህ ታላቅነቴን እንድታውቅ ነው ጌታዬ ሆይ ጥራት ይገባህ እንድትለኝ ነው ነገሮች ከተከሰቱ በኋላ ሳይሆን የማውቀው ገና ከመከሰታቸው በፊት ወደፊት ምን ሊከሰቱ እንደሚችሉ እኔ የምፈጥራቸው ባሮቼ ነፃ ምርጫ በሰጣቸው ነፃ ምርጫ ምን እንደሚያደርጉ እኔም በተውፊቄ ደግሞ ምን እንደማደርግላቸውና እንደማግዛቸው እንቢ ብለው ለማመጽ የሚሄዱትን ባሮቼን ደግሞ ዝም ብዬ እንደምተዋቸው ከፊሎቹን ነገ ለተውበት ሲዘጋጁ በተውበት እንድምራቸው ከፊሎቹን ደግሞ በወንጀላቸው እንድቀጣቸው ጸጥ እንደምላቸው ይሄንን ሁሉ አስቀድሜ በማወቅ የምክንያት ሱብሃነከ በማለት ታላቅነቴን እንድትረዳኝ ነው ጌታ ቀድር ያለው ብሎ ሚነግረ ያን የጌታን ታላቅነት አንተ ጥራት ይገባህ ማለቱን ተተ አሃ ሁሉን ቀድመህ ካወቅክና ከጻፍክብኝማ እኔ ምን ምርጫ አለኝ ወደሚል ኔጌቲቭ አካሄድ ከሄድ ሌላ ችግር ውስጥ ሊከሰት ነው እንኳን አይደለም ጌታ መላእክቱ እንኳን በተሰጠው ዕቀት እናት ማህፀን ላይ ገብቶ አራት ነገሮችን ይጽፋል አይደል እንዴ ገና ሳትወለድ ሲሳይህን እንደገና እድሜህን خير ስራህ ወይም شر ስራ ጀነት جہነም አላህ ባሳወቀው እሱ እንኳን ይጽፋል ስለዚህ ይሄ መላእክ ቢያንስ ካንተ በፊት አውቀዋል ማለት ነው ምን እንደምትሰራ ጌታ ደግሞ ከሁሉ በላይ ቀዳሚና አዋቂ የሆነ ጌታ ነው ዓለም ሳይፈጠር ዓለሙን ያወቀ ወደፊት የሚፈጠረውን ሁሉ ጌታችን በእውቀቱ ስር ያረገ በዘፈቀደ አይሰራም በፍላጎቱ ላይ ብቻ ማይገደብ መሽያ አንድ ፓርት ነው ጌታችን በፈቃድ የሚሰራ አምላክ ነው ፈቃድ ያለው አምላክ ነው ከፍጡሩ ጋር አይመሳሰልም ግን በፈቃዱ ብቻ ሳይሆን በፍላጎት ብቻ ሳይሆን በእውቀትም ጭምር ያደርጋል አይደለም አንተ የምታደርገውን ራሱ እንኳን ያረገውን ቀድሞ ያውቃል ነገ ቂያም ቀን የሚያደርገውን ነገር ዓለምን ሳይፈጥር ቀድሞ የሚያውቅ አምላክ ነው እሱ ራሱ የሚያረገውን ጭምር ማለት ነው ይሄ ሁሉ የሚያሳየው እውቀቱ ገደብ አልባ መሆኑን እንድንረዳለት ፈቃዱ ከዓለማት ሁሉ የላቀ ከቁጥጥሩ ማንንም ሊወጣ የማይችል ነው። ትንሽ ግልጽ ነው አሁን? የቀረውን ጥያቄ እና መልስ ላይ እንግዲህ እንገናኝ። እሺ ከዛስ እንግዲህ ብዕሮች ተነሱ አውቀቱ ገደብ አልባ የማይገደብ ማለት ነው። ገደብ አልባ ማለት አንሊሚትድ ዊስፐር። አንቺ አሁን ፈቃድ አለሽ አውቀት አለሽ ግን ግድብ ነው። ለምሳሌ ፈቃድሽ ምንድነው ቢባል ምናልባት እስከ 100 ሜትር መሮጥ ብቻ ቢሆን ይችላል። ከዛ በኋላ ግን አባረሬ መጥቼ አንቄ ነው የሚይዝሽ ማምለጥ አትችይም ከኔ። ሶ ፈቃድሽ እስከ 100 ሜትር ድረስ ብቻ ነበር ማለት ነው ተገደብሽ። ከጌታችን ፈቃድ ግን ምንም ሊያመልጥ የሚችል የለም። ዓለም ሁሉ በፈቃዱ ስር ያደረገ መሆኑ ያልተገደበ ፈቃድ አለው። የጌታችንን ፈቃድ ጥሶ መውጣት የሚችል የዩኒቨርስ እንቅስቃሴ የለም። ዩኒቨርሱ በጠቅላላ በፈቃዱ ስር የከተተ ጌታ ነው። እሱ ሁን ሲለው ይሆናል፣ አትሁን ሲለው አይሆንም። በፈቃዱ ስር ተቀለለው ማለት ነው። ወይም አንቺ ምትኖሪው አሜሪካ ከሆነ በአሜሪካ የመንግስት ፖሊሲ ስር ነው ያለሽው ማለት ነው። ከነሱ መውጣት አትችይም ማለት ነው። security ምንም በየቦታው አለ ግን ተደብቀሽ ልታደርጊ ትችያለሽ። የነሱ ፍቃዳቸው አሁንም ምንድነው የተገደበ ነው። sometimes ኃይልን አደራጅተሽ አስሸንፈሽ ወደ ጎረቤት ሀገር ልታመልጪ ትችያለሽ። ከአላህ ግን የታመልጪያለሽ ቢባልስ የተምት ያለሽ። ስለዚህ ጌታሽ ፍቃድ ያልተገደበ ነው ማለት ነው። unlimited ነው። whisper ገባሽ ወይስ የባሰ ግራ ገባሽ? ኦኬ እና ብዕሮች ተነሱ የመጽሐፉ ገጾችም ቀለሞቹም ደረቁ። ኦሬዲ አንዴ ተወሰነ አይቀየርም ማለት ነው። ለምን ለውሃል መህፉዝ ላይ የተወሰነ ውሳኔ የጌታችንን ዕውቀት መሰረት ያደረገ ስለሆነ በአላህ ዕውቀት ውስጥ መቀያየር ከሌለ ለውሃል መህፉዝ ላይም መቀያየር የለም ማለት ነው። ለምን ዝም ብሎ በእቅድ በዘፈቀደ አልተጻፈም። በእውቀት የተጻፈ ነው። በዘፈቀደ ዝም ብሎ ወይም በእቅድ የተሰራ ይቀየራል። መንግስት የአምስት አመት መርሃ ግብር ይነድፍና ህጉ ላይ ሊያሰፍር ይችላል። በጊዜ ሂደት ሲያየው ግን በእቅዱ መሰረት አላስኬድ ያለው ነገር የሆነ ነገር ለውጥ ሲገኝ ወይም ከፖለቲካ ወይም ከሃይማኖት አንግል ህጉን ሊቀየረው ይችላል። ለምን ሰው እቅድ እንጂ እውቀት የለውም። ስለወደፊቱ ብሎ እቅድ ይነድፋል። ካንድ ነገር መነሻ ተነስቶ መዳረሻው እንዲህ ሊሆን ይችላል ብሎ ይገምታል እንጂ የተሟላ ዕውቀት የለውም። ስለዚህ የኛ እቅድና ፕሮግራም ሁሌም ይሻሻላል። ጌታችን ዘንድ ግን ይሄ የለም ነው። رواه الترمذي ترمذي የዘገበው صحيح حديث ነው። وقال حديث حسن صحيح حسننا صحيح ነው አለ። وفي روايتنا الذي لا يدمو ጭማሬ ነብያችን ጨምረው ለአብዱ الله ابن عباس ነግረውታል። ይሄን ጭማሬ ደግሞ ከትርሚዚ ውጭ ባለ ሌላ ዘገባ ነው ያገኘነው። ማን ነው ሲባል እሱም عبد ابن حميد في مسنده عبد ابن حميد በዘገቡት ላይ ነው مسنዳቸው ላይ احفظ الله اللهን ጠብቀው ህጉን በማክበር አድርግ ያለህን በማድረግ አታድርግ ያለህን በመከልከል ሸሪዓውን በልብህ በመውደድና በማክበር አላህን ጠብቀው تجده امامك فتل فتل ታገኘዋለ ቱጃሃከና امامك አንድ ነው ማዕናው ጌታህን فتل فتل ታገኘዋለህና ስለዚህም ጌታህን ጠብቀ تعرف تواوق الى الله እንደሞ ጭማሪው ከዚህ ይጀምራል تعرف ተግባባ تواوق الى الله قال ودا الله ከጌታ ከአላህ ጋራ ተዋወቅ መቼ ፍራሃ በድሎት በመቾት ግዜ በድሎትና በመቾት ግዜ ከአላህ ጋራ ተዋወቅ ለመቼ ለቅመሃል በድሎትና በመቾት ግዜ ከአላህ ጋር መተዋወቅ يعرفك እሱ ደሞ ያውቀሃልና ፍሽዳ በችግርና በመከራ ግዜ ይላል። ተመልከቱ የጌታችንና የሰው ተቃራኒነት። በድሎት ግዜ ከጌታ ተዋወቅ ማለት ምን ማለት ነው? ብር ስታገኝ ጤና ስታገኝ ዕውቀት ሲኖርህ እነዚህ የድሎት መገለጫ ናቸው አይደል? አላህን ተዋወቀው። በገንዘብህ የተቸገረን እየረዳ የአላህን ቤት እየገነባ የተራበን እያበላ የተጠማን እያጠጣ የታረዘን ያለበስክ አላህን ተዋወቀው ወቀት ኑሩሁም ከሆነ ያአላህን ባሪያዎች ስለ አላህ ያስተማርካቸው ዲናቸውን እንዲያውቁ ያደረካቸው በዛ መልኩ ጉልበት ኑሩሁም ከሆነ ጤናማ ከሆነ ኢባዳን ያበዛ አላህን ያመለክ የተቸገሩ ሰዎችን ያገስክ ወቀትም ያማከርክ በዚህ መልኩ አጠቃላይ የድሎትን ማዕና ሊገልጹ በሚችሉ ነገሮች በነዚህ ወቅት አላህም ይወደውን ነገር በመስራት አላህን ተዋወቀው ማለት ነው። ጌታን በዚህ ወቅት ላይ ከተዋወቀው በተቃራኒ ውስጥ ደግሞ ያዕሪፍከ ያውቀሃል ሊደርስልሃል ማለት ነው። ፊሽዳ በችግር ጊዜ ገንዘብ ያጣህ ቀን ይረዳሃል። ለምን ባለህ ጊዜ ተዋውቀሃል አላህ ባንክ ቤት አስቀምጣሃል። በጤንነት ወቅት ላይ በኢባዳ አድርገሃል በበሽታ ወቅት ላይ ደግሞ በንያህም ይቆጥርልሃል። ስለዚህ አላህ በችግር ጊዜ ያውቀሃል ባለህ ጊዜ ከአላህ ተዋወቅ። ንገርመው የሰው ልጅ ባህሪ ሲኖርህ ነው ሰዎች የሚመጡ አንተ መች ተዋወቃቸው አለ ሰዎችን ሲኖርህ ጓደኞች ይበዛሉ ሲጠፋ ደግሞ ስራህ ያውጣህ ብለው ይጠፋሉ። ኢያለህ ካልሆነ ከሌለህ የለህም ይባላል ለአንዳንድ ኢያለህ ካልሆነ ከሌለህ የለህም አንተም የለህም ምንም የለህም እንደማለት ነው። ከሌለህ ሰው ይርቀሃል ምን ሊያረጋ አንተ ጋር ይመጣል። አላህን ግን ባለህ ጊዜ ራስ ተዋወቀው በሌለህ ጊዜ ደግሞ እሱ ይደርስልሃል። በችግር ጊዜ እርሱ ያውቀሃል ማለት ይረዳሃል። መጀመሪያም ሀብቱን የሰጠህ እሱ ነው ነገር ግን እንዲፈትነህ ፈልጎ ነው። አንተን ሀብታም ያረግብህና ጎረቤትህን ድሃ ያረጋቸዋል። ከዛ ጌታ ይመለከታል ሊያንዙረ ከይፈ ተዓመሉን እንዳለው እንዴት እንደምትሰሩ ሊያይኑ አላለም። ምን ታደርጋለህ በግ ትገዛና ቤት ትከታለህ ጎረቤትህ ግን ሽሮ አሮባቸዋል እያየህ ነው ጌታ። ካንተ በለጠ እነሱን ሀብታም ማድረግ ይፈልጋል ይችላል ጌታችን ነገር ግን ጥበበኛ ጌታ ነው። ለምን ጎረቤትህን እንዳድርጎ አንተን ለምን ሀብታም አደረገ ራሱም ያውቀው ጥበብ አለ። ለኛ ግን የተገለጸልን አንደኛው ሚስጥር ፈተና ነው። ምን ታደርጋለህ ከዛ በግ አንድ ግር ወደ ጎረቤት ትልካለህ እነሱ ሽሮ ያረረባቸው አንተ በግና በሬ እየገዛ ተዝናንተ ስትኖር ለጎረቤት የትላለህ አትልም። እናንተስ በደረሰባችሁ ሰብር ትግስት ታረጋላችሁ አታረጉም ጎረቤቶች ነገ ነገሩ ተገላቢጦች ሊሆን ይችላል። ስለዚህም ባለህ ጊዜ ከአላህ ጋር ተዋወቅ በድሎት ወቅት በችግር ጊዜ ደግሞ እሱ ያውቀሃል። واعلم اهنم وك انما اخطاك انت نساته يا ملطه ነገር እቺ ነገር በደም ተከታተሉ واعلم اوك انما اخطاك يساتهና يا ملطه ነገር ያልدرسه በጠቅላላ ወይም በእኛ ቋንቋ ቻንስ ያልሆነ ማለት ነው ያንተ ያልሆነ ነገር በጠቅላላ لم يكن ያልነበረ መሆኑን ወቃለ لم يكن ቀድሞውኑ ያልነበረ መሆኑን ምን ያልነበረ ሊዩሲበክ ሊያገኘ ያልነበረ ነው። ወይኔ እንደዚህ በመሆን የምክንያት ቻንሴን አስመለጥኩኝ ብለህ አትማረር። ያ ያልደረሰ አንተ ዘንድ ያልመጣው ያመለጠ ቀድሞውንም ሊደርስህና ሊያገኘ ያልነበረ ነው። ለምን አንተ ዘንድ አልመጣም ያንተ ስላልሆነ ነው በቃ መልሴ ነው ያንተ ስላልሆነ ነው ሊያገኝህ ያልተጻፈልህ ነው። እንደዛ መሆኑ ነው ቃጥም ማረር መማረር ያመጣው ማስገኘውም ነው ገልጽ ነው። ገብቷችኋል ከማንኛውም ጉዳይ ላይ ቢሆን ማለት ነው አንተን የሳተህ ነገር በጠቅላላ ሊያገኝህ እንዳልነበረ ልታውቅ ይገባል። አጥም ማረር ብዙ ሰው ይማረርና لو اني فعلت كذا كان كذا وكذا የሚል ካልኩሌሽን ያመጣል ፍልስፍና። ወይኔ እኔ እኮ እንደዚህ አርጌ ቢሆን ኖሮ እንደዚህ ይሆን ነበር እንዲኮ በሰራው ኖሮ እንዲ ይሆን ነበር ይያለ በእንዲህግ ራሱ ይቆጫል። አይሆንም እዚህ ላይ شرحه ላይ ምን ይላል اي ما وقع عليك انت لا يتكسس ነገር በጠቅላላ فلن يمكن دفعه ለተከራከለውና ለታስወግደው አትችልም። وما لم يحصل لك قدمهم لانت ያልተገኘنا ያልመጣልህ ነገር فلا يمكن جلبه ማስመጣቱና ማስገኘቱ ማይቻልም ነው። ስለዚህም አላህ መጀመሪያው እንዳይደርስ ብሎ የጻፈብህ ነገርን አንተ በጭንቀትና በመጠበብ ልታመጣው አትችልም። አላህ ያንተ ነው ያለውን ደግሞ ልትገፈጥረው አትችልም። ይሄንን ወቅ በተቃራኒው ምን አሉ ደግሞ ወማ አሳበከ ያገኘህና የደረሰህስ ያንተ ጣ የሆነውስ አይ እኔ በመሆኔ እኮ ነው በኔ ጥበብ ነው ብለህ እንዳትኮፈስ لم يكن قدمهم ያልነበረ መሆኑን ወቅ ምን ያልነበረ ليخطئك ሊያመልጥህና ሊስትህ እንዳልነበረ ወቅ አላህ ጽፎልህ ነው ቀድሮልህ ነው ያንተ ብስለት ያመጣው አዲስ ነገር የለም አንተ ያደረከው ነገር ምንድነው ሰበብ አዳርሰሃል ሱቅም ከፈትክ መኪናም ሾፈርክ ደላላም ሆንክ ወይም መንግስት ቁጥረኛም ሆንክ ወይም በሌላ መልክ ሰራተኛ ሆንክ ይሄ ሁሉ ሰበብ ነው ይሄን ተከትሎ ግን አላህ ሲሳይን ሲያሰፋልህም ሆነ ሲያጠብልህ ሲሰፋም አላህ ይጻፈልህ ነው ሲጠብም አላህ ይቀደረብህ ነው የኔ ብስለት ነው ብለህ ወደ ራስህ አታስጠጋ ማለት ነው ነገሮችን ወደ አላህ ነው ልታስጠጋቸው የሚገባው ተቀመጣው ምንድነው ምትል ከሆነ ወደ አላህ ማስጠጋት ሁልጊዜም አቋምህ ሚዛናዊ እንዲሆን ይረዳሃል እንዳትንሸራተት አለበዛስ ያገኘህ ቀን ከሰው በላይ ትሆናለህ ትንጠባረራለህ በእኛ ብስለት በእኛ ጥበብ ትላለህ ያጣህ ቀንስ ተስፋ ትቆርጣለህ ትማረራለህ ራስህንም ልታጠፋ ትችላለህ ካሁን በኋላ ቻንስ የለኝም በማለት ራስህንም ልትገድል ትችላለህ ለምን የዱንያን ነገር የተመለከትከው ባንተ ውቀትና ብስለት በብልሃት መስሎሃል ነጋዴ ሆነ አራዳ ስለሆንክ ስላታለልክ ከዛኛውም ከዚኛውም ቀልጣፋ ስለሆንክ ሪስክህ የሚሰፋ ነው ብለህ መታሰብ ሆነ ተሳስተሃል የትኛው ሪስክህን ነው መታሰፈው የትኛው ሪስክህን ነው መታሰፈው ብስለት አይሆንም ስለዚህ የሚፈልገው ምንድነው ሸሪዓ እንደው ምክንያት ነው ብሎ የነገረን ብዙ ነገር አለ ሰው እነዚህን ትቷቸው ሌላ ምክንያት ባልሆነ ነገር ይንጠለጠላል ሪስክ እንዲሰፋ ከፈለክ ዝምድና ቀጥል ነው ያለው እንደዚህ እንደዚህ አይነት ተጨባጭ ምክንያት ያለው ነገር ነው ሰው ሊፈልጋቸው ይገባው واعلم هنم وقالوا نبياتنا عليه الصلاه والسلام عند النصر نصر دل የሚባለው ነገር አሉ በጠላት ላይ የበላይነትን መቀዳጀት ባለድል መሆን مع الصبر ከትግስት ጋር መሆኑን ወቅ በአንድ ጀምበር ድልን አትጠብቅ ማለት ነው ከትግስት ጋር ነው ሲባል የሚደርስብህ መከራ ዝም ብለህ አሜን ብለህ ተቀበል ሳይሆን እየታገልክ ቻለው ማለት ነው ድልን ለማግኘት ትታገላለህ የሚደርስብህን መከራ ትሸከማለህ ሰብር ታረጋለህ ከዚህ ትግስት ጋራ መጨረሻ ለድል ትበቃለህ አለበዛ መከራ ሳይደርስብህ አንተም ተሰብራለህ ወይስ አትሰብርም ተብለህ ሳትሞከር በአንድ ጀምበር ድል ይምጣ ማለት አይሰራም ድል አለ ነገር ግን ድል የሚኖረው ከትግስት ጋር ነው ትግስትን በተሳሳተ መንገድ ተረድተው ደግሞ በመታገል አይደለም ድል በትግስት ነው ተብሏል ብለ ቤት ተቀመጥ አይደለም ታገል አንደኛው ትግስት ጠላትን በመታገል ነው እስከመጨረሻው ጽኑ ፍልሚያ ማድረግ ማለት ነው በሚደርሰው ችግር እየታገስክ ከዛ በኋላ ለድል ትበቃለህ وان الفرج مفتاح ይገኛል مع الكرب ከጭንቀት ጋራ ነው ጭንቀት ከሌለ مفتاح የለም መፍቲሄው ከጭንቅ ጋር አብሮ ይመጣል ጭንቅም ይወገደውና መፍቲሄም ይመጣው የዛኔ ነው ወአንማ አልዑስር ከችግር ጋር ደግሞ ምን አለ ዩስር ምቾትና ገር ነገር አለ ከችግር ጋር ምቾትና ገር ነገር አለ ብለው ነብያችን አለይሂ ሰላቱ ወሰላም አስተማሩ ሐዲሱ አለቀ ማለት ነው እስቲ ምን ተማርን አጠቃላይ ከዚህ ሐዲስ ከዚህ የምንማራቸው ትምህርቶች ምንድናቸው ከተባለ ለናሙና ያክል አንደኛ ሙላጣፈቱ ነብይ ሰለላሁ ዐለይሂ ወሰለም ለማን ሆ ዱነሁ ነብያችን አለይሂ ሰላቱ ወሰላም ከሳቸው በታች ላለ ሰው ያላቸው ረህረህና እዝነትን ተምረናል ይላል አንደኛ እንዴት አድርገን ተማርን ያ ሁላ አንተ ልጅ ሆይ ብለው መጥራታቸው አንተ ሰው አላሉት እከሌ አይደለም ያሉት አንተ ልጅ ሆይ ኢኒ ኡአሊሙከ ከሊማት እኔ ቃላቶችን ላስተምር ነው ተሰማለህ ተሰማለሽ ብትባይ እስተናደጅና ተናገር ጆሮ እኮ አለኝ ይሰማው እኮ ጆሮዬ ነው ይላል አይደል እንደዚህ ሲናገር እሱም ይበሳጭና ጆሮ ኢኮኖሚ ሰማው አይኔ መሰለህ ይላል። እኔ ይሄን ንቀት እንደዚህ አይነት ነገሮችን ለነግርህ ነው ማለት ሙላጠፋ። አንደኛ ከሳቸው በታች ላለ ሰው ወይም ከሳቸው ውጭ ላለ ሰው የነበራቸውን ረህራህና እዝነት ትምርታ ገኘን ማለት ነው። ሁለተኛስ አሁንም በዚህ ሐዲስ ላይ ምንን ተማረን? انه ينبغي لمن القى كلاما ذا اهميه ان يقدم له ما يجيب لفت الانتباه በጣም አሳሳቢ የሆነ መልእክት አሳሳቢ የሆኑ ትምህርቶችን ለሰዎች መጣል የሚፈልግ ሰው መጀመሪያ ጆሮአቸውን ወይም ደግሞ አድማጮችን ልብ የሚስብበትን ቃላት አስቀድሞ መክተት እንዳለበት ነው። ያ ጀማዓ ትላንትና ብዬ ብጀምር ምናልባት እንደተለመደው ነው ብላችሁ ዝም ትችላላችሁ። ያ ጀማዓ ይሄን ነገር ሰማችሁ ብላችሁስ ከጓዳ ሁሉም እየሮጠች መጣ ምን ይላል? ይጽፋው ይጽፋል ለለዋት ኩሮት ይሰጠኛል። ሶ ምን አለ ማለት ነው እዚህ ቦታ ላይ አንድ አሳሳቢና አንገብጋቢ መልእክት በሚተላለፍበት ጊዜ የሰዎችን ጆሮ ለመሳብ መጀመሪያ ቃላትን መጠቀም ከሐዲሳቸው ላይ ተማረን። ቃላቶችን ላስተምርህ ነው ሲሉት ምን ሊያስተምሩኝ ብሎ ጀመረ ማለት ነው። ይሄንንም ከሐዲሱ ተማረን። ሶስተኛ ምን ተማረን? የአላህን ህግ የሚጠብቅ ሰው አላህ አድርግ ያለውን ያደረገ የታዘዘ የከለከለውን የተከለከለ ሰው ሁሌም በአላህ ጥበቃ ስር መሆኑ አላህን ጠብቅ ይጠብቃል ከሚለው ሐዲስ የአላህን ህግ የሚጠብቅ ሰው እንደሚጠበቅ። አራተኛ እንግዲህ የዚህም ተቃራኒ ምን ተማርን ማለት ነው? አላህን የማይጠብቅ ህጉን የማያከብር አድርግ ያለውን የማይፈጽም አታድርግ ያለውን የሚዳፈር ሰው አላህ ዘንድ ዋስትና የለውም። አላህ ከፈለገ ሊጠብቀው ካልፈለገም ለጠላት አሳልፎ ሊሰጠው ይችላል። የተጨበጠ ዋስትና እንደሌለው ተማርን ማለት ነው። ያ ግን ዋራንቲ ተሰጥቶታል፣ ጋራንቲም ጭምራለው not only ዋራንቲ። ስለዚህ አላህን የማይጠብቅ ህጉን የማያከብር ሰው ለዚህ አደጋ ሊጋለጥ እንደሚችል። አምስተኛ ምን እንማራለን ከተባለ ان الانسان اذا احتاج الى معونه فليستعين بالله ማንኛውም ሰው እገዛን ከፈለገ በአላህ ይታገዝ ሚል ትምርት አግኝተናል። ولا مانع ان يستعين بغير الله ممن يمكنه ان يعينه اجر من قدم ሊያግዘውና ሊረዳው የሚችልን ከአላህ ውጪ ያለ ፍጡርን እገዛ መጠየቅም ግን ሲከለከል አናገኝም ይችላል። ምንም ችግር የለም። ለምን ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም እናሉ والله في عون العبد ما كان العبد في عون اخيه الله ባሪያውን ይረዳል ያ ባሪያው ሙስሊም ወንድሙን እስከረዳ ድረስ አለ። ስለዚህ ሰው ሊረዳ ይችላል ማለት ነው። በሌላ ሐዲስም ወቱዒኑ الرجل في دابته فتحمله عليها صدقه ብለዋል። አንድ ሰው በእንስሳው ላይ ብታገዘው እቃን ከሱ ጋር አብረህለት ናህያይ ላይ ይጫን ብሎ አህያው ላይ እንዲጭን ብታደርገው ያንን እቃ ማለት ነው ላንተ ምን ይሆናል? ሰደቃ ይሆንልሃል አገዝከው ማለት ነው። አንድ ኩንታል ነበር ብቻውን ሊያነሳው አልቻለም አህያው ላይ ሊጭነው ነው አግዘኝ አለ። አንተ ያንዱን ጫፍ ይዘ አገዝከው አህያው ላይ አስቀመጥ። ስለዚህ ይሄን እገዛ መጠየቅህ ከሌላው አካል ከመጀመሪያው ጋር አይጋጭም። ነገሩ በአላህ ነው ሊሳካ የሚችለው ነገር ግን ሰበብ ነው የፈለከው እንጂ አለበዛማ አላህ ባይፈቅድልን ኖሮ አህያይቶም ተለጎምብህ ነበር። ይሄንኑ ትምህርት እናገኛለን። ስድስተኛ ምን ተማረን ሲባል ان الامه لن تستطيع ان تنفع احدا الا اذا كان الله قد كتبه له ولن يستطيع ان يضر احدا الا ان يكون الله تعالى قد كتب ذلك عليه አጠቃራይ ሰዎች እንበላቸው ማንኛውንም አካል ሊጠቅሙም ሆነ ሊጎዱ አይችሉም ጥቅማቸውና ጉዳታቸው አላህ ዘንድ ቀድሞ የተጻፈ ቢሆን እንጂ። አላህ አንተን በነከሌ ሰበብ ተጠቀም ብሎ ካልጻፈልህ በነከሌ ሰበብ ተጎዳ ብሎ ካልወሰነብህ በስተቀር ማንም ሰው በራሱ ኃይልና ብልሃት ብቻ ሊጠቅምህም ሆነ ሊጎዳ አይችልም። ስለዚህ ከጥቅምህና ከጉዳት ጀርባ ትልቁ የማን ውሳኔ አለ? የጌታህ የአላህ ውሳኔ መኖሩን እወቅ። አላህ ሳይወስንብህ ሰዎች ጠቀሙኝ ወይም ጎዱኝ ማለት አትችልም። ከዚህ ጀርባ የጌታህ ውሳኔ መኖሩን እወቅ። ይህን ትምህርት እናገኛለን ነው። ሰባተኛ انه يجب على المرء ان يكون معلقا رجاؤه بالله عز وجل ትልቁ ተስፋችን በአላህ ላይ ሊሆን ይገባል። ይሄን ተምረናል። ልባችን ሊንጠለጠል የሚገባው ልንመካ የሚገባው በጌታችን ላይ መሆን አለበት ወአላ ይለፍተ ወአላ ይልተፍተ للمخلوقين ወደ ፍጥረታቶች ልባችንን ማዞር አይጠበቅብንም فإن المخلوقين لا يملكون له ضرا ولا نفعا ፍጡራኖች እኮ ለአንተ ጥቅምና ጉዳት አይችሉም እህቴ ወይ በባልሽ ላይ እንዳትመኪ ቀልብሽ በባልሽ ላይ የተንጠለጠለ እንዳይሆን ላንቺ ሊጠቅምሽም ሆነ ሊጎዳሽ አይችልም ዛሬ ቢስሚላህ ወጥቶ ቢስሚላህ ብሎ ከቤቱ ለሥራ ሲወጣ አትርፎ ይምጣ አክስሮ ይምጣ የሚያውቀው ነገር የለም ተስፋን ብቻ ሰንቆ ነው የሚሄደው እንደ ትላንቱ ኢንሻአላህ አተርፋለሁ ብሎ ነው የሚሄደው ይሄ ተስፋ እንጂ እውቀት አይደለም ወይም የሚሰራው ፕሮግራም ካለው ያንን ፕሮግራም አቅዶ ነው የሚሄደው አሁንም እቅድ ከመሆን አይዘልም እውቀት መሆን አይችልም ቦታው ላይ ሲመጣ በተቃራኒ ገጥሞት ከትርፍ ይልቅ ዛሬ ኪሳራ ሆኖ እራ አይደለም ገንዘብ ጤናውንም ከስሮ ይመለስ አይመለስ አንቺም እሱም አታውቁም ግን አንቺ ማታም በሰላም በተስፋ ጥሩ ነገር ይዞ ይመጣል ትያለሽ ስለዚህ ትልቁ ረጃ ማን ላይ ነው መሆን ያለበት ጌታችን አላህ ላይ ነው በሰላም ከቤት እንደወጣ በሰላም መልስልኝ ጥሩ ሲሳይዞ ሐላል ሲሳይዞ እንዲመጣ ትርፋማ አድርግልኝ ማለት ያንቺም የሱም ስራ ሊሆን ይገባል ከዛው እጪ አባት ልጆቹን የመጥቀምና የመጉዳት ኃይል የለውም በምንድነው አባት ልጆቹን ሊጠቅምና ሊጎዳ የሚችለው አባት ልጆቹን የሚጠቀመው ይሄው ጣዋት ወጥቶ ሱቁን ከፍቶ ቀኑን ሙሉ እየሰራ ከገንዘቡ ያስተማረ ልብሳቸውን እየገዛ እያበላቸው እዚህ ድረስ አድርሷቸው እንላለን አዎ አባት ይሄን ሁሉ ሰርቷል ሊካዳ አይችልም ነገር ግን አንድ ልንረሳ የሚገምን መርሳት የሌለብን ነገር አለ አባት ይሄን ሁሉ ሲያደርግ ግን አባት ሰበብ ከመሆን የዘለለ ነገር አልሰራም ምክንያቱም ሱቁን ሲከፍተው በዛ ሱቁ በኩል ደንበኞችን ሰብስቦና ጎትቶ ሷላ ማጣቸው አላህ ነው የሚነዳለት አይደለም እንዴ ገዢ ደንበኞችን አላህ ይነዳለታል ለምን ሪስክ እዚህ ነው ብሎታል እሱ በየትኛው መንገድ ነው የሚያመጣው ገዢዎችን ተርፎንም በዚህ በኩል ነው የሚለው እሱ ነው ከዛስ ያተረፈው ገንዘብ በሌባ እንዳይሰረቅ እንዳይጠፋ በረካም እንዲኖረው የሚወስንም አላህ ነው አሁንም ስለዚህም ዋና ውሳኔው ያአላህ መሆኑን ልንረሳ አይገባም ቀልባችን አላህ ላይ መሆን አለበት ባለቤቴ ሁሉን ያደርግልኛል በፍጹም ሊያደርግልሽ አይችልም እስቲ ከቻለ መጀመሪያ ለራሱ ያድርግ ሁሉን እስቲ ያድርግ አይችልም ለራሱን ቢሆን ስለዚህ ዛሬ መኪና ቢገዛልሽ ነገ ቤት ቢገዛልሽ ከዛ በኋላ ሌላም ነገር አድርግልሻለሁ ቢል ይሄ ሰበብ ነው አላህ ስለጻፈልኝ ነው ብለሽ ማሰብ አለብሽ አሽኩሩከ ባዕደ ሽክሪላሂ አዘ ወጀል ተይዋለሽ ከአላህ ምስጋና ቀጥሎ ውዱ ባለቤቴ ሆይ አንተን አመሰግናለሁ ልትይው ነው የሚገባው ለምን ከአላህ ቀጥሎ አላህ መች መኪና ገዛልሽ ቢልሽሽ እንደው ደረቀ እንበልና ይሄው ባንተ በኩል አላህ አንተን አገራና እንድትገዛልኝ አደረገ አለበዛማ ገንዘቡን ከባው ካልወ ከባንክ አውጥተህ ስትሄድ ሌባ ቢሰርቀህ ኖሮስ ወይም ገንዘቡ ቢጠፋ ኖሮስ መኪናው አንድ ነገር ቢሆንስ ይሄ ነገር አለ እቺ ምንናገረው ከተባለ ብዙ ነገር ማለት ይቻላል ለሁላችንም ግልጽ ነውና ዋናው ቀልባችን ሊንጠለጠል የሚገባው ውሳኔ አስተላላፊው አላህ ዘንድ እንጂ ከታች ነገሩን እንደ ሰበብ ሆኖ የሚያስተካክለው ላይ አይደለም ለማለት ነው والله اعلم እንግዲህ ስምንተኛ ምን ተማረን ከሐዲሱ አነ كل شيء مكتوب منتهى منه ማንኛውም አላህ አስቀድሞ በለውህል መህፉዝ ላይ የጻፈው የወሰነው ነገር ሁሉ ኦሬዲ ተጠናቋል ስለዚህ ተጠናቋል ብለን እናምናለን ቀደም እንዳልነው ከ50 ሺህ አመት በፊት ማለት ነው አሚን አያድርቀው ቀመር የሁላችንም ነው አያድርቃቸው በይ ያንቺን ባለቤት ብቻ ሳይሆን የሁሉንም ሲራጡ ደሞ ረጥበዋል ብላችሁ እናንተ ሚስቶችም እንደዚህ ደሞ በዝባዦች አትሁኑ እናንተንም አላህ አደብ ይስጣችሁ ሁለቱም ማች ሲሆን ነው ጥሩ እሺ ዘጠነኛ في رواية الأخرى أن الإنسان إذا تعرف إلى الله عز وجل بطاعته في الصحة والرخاء عرفه الله تعالى في حال الشدة فلطف به وعانه وأزال شدته የሰው ልጅ በጤንነቱና በድኖት ወቅቱ አላህን በመልካም ነገር በዒባዳ ከተዋወቀው አላህ ደግሞ በችግር ሰዓት ይደርስለታል ያግዘዋል በሽታውንም በማስወገድ ጤናማ ያደርገዋል የሚለውንም አግኝተናል አላህን በድሮት ጊዜ ተዋወቀው እሱ ደግሞ በችግር ጊዜ ያውቃል የሚለው ማለት ነው ይሄንንም ከሐዲሱ ተምረናል ማለት ነው አስረኛ ደግሞ ማንኛውም የተጻፈ ነገር ሊያመልጠን እንደማይችል የተጻፈብን የተጻፈልን ነገርም እንደዛው የኛ እንደሆነ ያልተጻፈልን ነገር ሊደርሰንም ሆነ ሊደርስብን እንደማይችል ተመረናል 11ኛ አልቢሻራቱ العظيمة للصابرين ለታጋሾች የተሰጠ ታላቅ ብስራት وان النصر مقارن للصبر ድል ያለው ከትግስት ጋር ነው የሚለው ይሄ ለታጋሾች የተሰጣቸው ብስራት ነው ከታገሳችሁ ለድል አበቃችኋለሁ ማለት ነው ይሄንን ትምህርት ተምረናል ማለት ነው እዚህ ላይ ላቆሙ አላህ በሰማነው ተጠቃሚ ያደርገን የውቀት ብቻ ሳይሆን የሥራ ሰዎችም አላህ ያደርገን ትክክለኛ ተወኩል ትክክለኛ ኢማንን በአላህ ላይ የምናደርግ አላህ መልካም ባሪያዎቹ ያደርገን በፍጡር ላይ መመካት የትም አያደርስም ነው ኢንሻአላህ እዚህ ላይ ቆመዋለሁ ያልገባችሁ ነገር ካለ በተማራችሁት ላይ ያልገባችሁ የመጽሐፉን ከተማራችሁ ሐዲስ ወይም ጥያቄ የተፈጠረ ነገር ካለ ቀሪውን ሰዓት እየጠየቃችሁ ኢንሻአላህ እንማማርበታለን ዘምዘም 61 ማይኬጅ ዘም